يا أيها الذين آمنوا إنما الخمر والميسر والأنصاب والأزلام رجس من عمل الشيطان فاجتنبوه لعلكم تفلحون. إنما يريد الشيطان أن يوقع بينكم العداوة والبغضاء في الخمر والميسر ويصدكم عن ذكر الله وعن الصلاة فهل أنتم منتهون. وأطيعوا الله وأطيعوا الرسول واحذروا فإن توليتم فاعلموا أنما على رسولنا البلاغ المبين. يا أيها الذين آمنوا إن أنت با الله أنه بمبتو يأمنا الشوزنوش إنما الخمر وأكاري ونمتتنا والميسر قمار يمبالتاوتها والأنصاب عندهم دقمو بفرم يتذكرون يتدردرو يتاوش ماتوريا بن داوش والأزلام يدي المموكريا متنقيا مستاريا وش رجسوا من عمل الشيطان النزي خدلوك شيطان تكباراتي يمجمرو إركسان تكبارات وش ناتشونا فيتنبو إراقو سهيلا هون يتتكسون هلو بيان داندو لتركو تنالي تتنككو تجبال لعلكم تفليحون ينن مسرنا ممريا يتكبلاتشون دوانا فالله زندا تكتات يمتاملتنا يمتدنو مهوناتشو تصفى الدرج الله شوالنا እና እንግዲህ ከብዙ ሙከራ በኋላ የመጨረሻ አቋም የተወሰደበት አያት ነው ይባላል። ስለ ፈምርና ስለ መይስር አረቦች እንግዲህ ነብያችን አለይሂ ሰላቱ ወሰለም ተልከው በሚመጡበት ጊዜ ብዙ የተጠመዱባቸውና የተመረዙባቸው መጥፎ ልማዶች ነበሯቸው። ከነዛ መካከል የአካሪ መጠጥና የቁማር ጫወታ ይገኙባቸው ነበር ይባላል። ሰሞኑ ይሄን እንግዲህ በጣም በሰውነታቸው የሰረጠና የተዋሃደ ልማዳቸውን ባንድ ጊዜ መንጭቆ ለማላቀቅ አስቸጋሪ ስለነበረ ደረጃ በደረጃ ነው አላህ Subhanahu Wa Ta'ala ያፈግደው የቻለው። መጀመሪያ ሱረቱን ነህል ላይ ወሚን ተመራቲ ነኺል ወልአናብ ፈተኺዱና ሚኑ ሰከራን ወርቅን ሐሰና የሚለው አንቀጽ ወረደ ይባላል። እና የምግቡን አይነት ውብና መልካም የሆነ ብሎ ሲያወድሰው የመጠጡን ግን የሚያሰክር በማለት ወለፋ አደረገው ማለት ነው። ለምን ነው የሚያሰክር የሚለው የሚያስደስት ምን ማለት ይገባው የሚል ጥርጣሬ ሊያሳድርባቸው ማለት ነው። ከዚያ በኋላ ትንሽ ቆየት ታለና እንደገና ጥርጣሬ ስላደረባቸው መጠየቅ ጀመሩ ሰሃቦቹ። እና ጥያቄው ወደ ነብዩ በመድረሱ ገና እሱ ከመድረሱ በፊት አላህ Subhanahu Wa Ta'ala ጥያቄ እንደሚጠርብላቸው ጠቀሰ። يسألونك عن الخمر والميسر قل فيهما إثم كبير ومنافع للناس وإثمهما أكبر من نفعهما يمن الورجة سلا أكثر مدى الناس لكمار عندما يتيقونه لم يتيقوا بزيئة بالنجيب هو لسنا جروج تكمن قداتهم على بلهم اللي في الله الشغلة هنوهم جن قداتوا تكمو يعمل زنانو بلو عندما اللي في الله الشغل عز وجل مالكنا يهبا ميمة عزيزيه أهونا من قدر سجاعتها الشغل يبا لتي يأيلي هده مالكنا አንዳንዶቹም እንግዲህ ወንጀል ያለበት ነገር ከሆነ እኛ አንፈልገውም ይያሉ መተው ጀመሩ በራሳቸው ፍቃድ። አንዳንዶቹ ደግሞ እሱ ራሱ ጥቅም አለው ይያለ ያስተዋወቀ ለምን ተው አለውን በማለት በልማዱ የተጠቁ ስለሆኑ ቀጠሩ ማለት ነው። በዚህ ሁኔታ ላይ ይያሉ ከለታት አንድ ቀን አንድ ጓደኛቸው ግብዣ አደረገና ምግብ በልተው ይሄን መጠጥ ጠጥተው ሞቅ ሲላቸው ሶላት ደረሰ አሉና ሶላት ቆሙ ይባላል። እና ሶላት እንደቆሙ ተፋቲያ ቀጥሎ ሱረቱል ካፊሩን ያነባል የሚያስተግደው ሰውዬ። እና ቁል ያ አይሁል ካፊሩን አዕቡዱ ማ ተዕቡዱን ወአንቱም ተዕቡዱነ ማ ነዕቡድ ብሎ አነበበው ይባላል። እናንተ ከሃዲዎች እኛ እናንተ የምታመልኩትን ነገር እናመልካለን እናንተም እኛ የምናመልከውን ታመልካላችሁ ብሎ ላላ የሚለውን ቃል እየተወ ያነባዋል። የጊዜው ሁላቸውም ስለሞቃቸው አልመለሱበትም ይባላል። እና በዚህ መልክ ተግደው አበቁ። ኋላ ሌላ አያስጠጥሎ መጣ ማለት ነው። ይሄን ስህተት የሚያርምና ለወደፊት እንዳይደገም የሚያስጠነቅቅ እና ያ አይሁዋለዲና አመኑ ላ ተቅረቡ ሶላተ ወአንቱም ሱካራ የሚለው ቀጥሎ መጣ። እናንተ አማኞች ሆይ ስግደትን አትቅረቡ እናንተ በስክረት ላይ እያላችሁ ይላል። ሀታ ተዕለሙ ማ ተቁሉን የምትናገሩትን ነገር እስከምታውቁና ራሳችሁን እስከምትገዙ ድረስ የስክረት ስሜት ያለባችሁ ሶላት እንዳትቀርቡ የሚል ማስጠንቀቂያ መጣ ማለት ነው። ይህ ጊዜ እንግዲህ ሶላት ከወቅቱ የሚሸጋሸግ ነገር አይደለም። እነ ሶላተ ካነት አለል ሙእሚን ኪታብ መውቁታ እንደተባለው ሶላት በተለያዩ ጊዜያቶች ጊዜ ጋራ ተቆራኝቶ የተደነገገ ግዴታ በመሆኑ የሶላቱ ጊዜ ፈቅበል ማለት እንደማይቻል ያውቃሉ ማለት ነው። ስለዚህ ምን አደረጉ? የመጠጡን ጊዜ ማሸጋሸግ ጀመሩ ማለት ነው። አላህ እንግዲህ በስልክ የመጠጫ ሰዓቶቻቸውን እያጣበበባቸው ሊሄድ ነው ያለማምዳቸው ማለት ነው። የጊዜ ከአንድ ሶላት ጀምሮ ሌላ ሶላት ድረስ ያለው ሰዓት ጠባብ የሆነ አብዛኛዎቹ ሰዓቶች ምቹ ሆነው አልተገኙም። ለምሳሌ ከዙሁር እስከ አስር ያለው በቂ አይደለም። ሰክረው እንደገና ስካር በርዶ ሶላት ለመስገድ አይችሉም። ከአስር እስከ መግሪብ ያለውም እንደዛው ነው። ከመግሪብ እስከ ኢሻም ያለውም እንደዛው ነው። ሰፊና በቂ ጊዜ የተገኘው ከኢሻ እስከ ሱብሂ ባለው ወቅት ነው ማለት ነው። እና ፊት እንግዲህ 24 ሰዓት በፈለጉት ሰዓት ይጠጡ ስለነበረ ቀስ በቀስ ሳያውቁታውን አብዛኛዎቹን ሰዓቶች መጠጥ ጋር እንዳይገናኙ ማዕቀብ ጣለባቸው በስልት ማለት ነው። ኢሻ ሰግደው ይጠጣሉ፣ ከዛ ይሰክራሉ እና ስከራቸው እንቅልፍ ይተኛሉ። በስካር ያልፍላቸዋል፣ ለሱብሂ ተስተካክለው ይነሳሉ ማለት ነው። በዚህ ብቻ ለተወሰነ ጊዜ ቆዩ። ከዛ በኋላ አብዛኛዎቹ እንግዲህ ይሄ ነገር ደስ አላለንም አላህ ጠልቶታል መሰል እያሉ አቋም መውሰድ ጀመሩ። አብዛኛዎቹም ደግሞ ታዲያ ተፈለገ ክልክል ነው ብሎ ለምን አያፈርጠውም እያሉ ጉጉት ያድርባቸው ጊዜ እዚህ ደረጃ እስከምትደርስ ነው የምጠብቀው አለና ይህንን አያት አመጣ በመጨረሻ ማለት ነው። እና እንግዲህ እናንተ አማኝ የሆናችሁት ወገኖች ሆይ የኸምር የሚባል አስካሪ መጠጥ ከምንም ነገር ቢሰራ የማከር ጠባይ ካለው ሁሉም ነገር ያካትታል። ወልመይሲር እንደገና ደግሞ ቁማር የሚባል ጨዋታ፣ ወልአንሳብ እንዲሁም ደግሞ በጣዖት መልክ የተደረደሩ የጎበደን ወይም የአድባር ድንጋዎች ማለት ነው። በካዕባ ዙሪያ እንዲህ በፎርም የተደረደሩ ጡብ የመሰሉ ድንጋዎች ነበሩ። ቁርባን እያመጡ እዛ አካባቢ ያርዱና የቁርባኑ እንደም እንደ ቀለም ይቀቧቸው ነበረ። በዛ አካባቢ የምታከናውኑት ተግባር ወልአዝላ እንደገና ደግሞ በጣዖቶቹ አካባቢ በፎርም የተሰሩና የተቀረጹ የተለያየ ስምና ቁጥር ያላቸው እንጨቶችም ነበሩ። እነዛ እንጨቶች ጋራ የተያያዘው ስራም ርጅቱን እነዚህ በእስልምና ተቀባይነት የሌላቸው እርኩሳን ተግባራት ናቸው በማለት እንዳውም በተጨማሪ ሌሎችንም ነገሮች አሰባስቦ ባንድ አወገዛቸው ማለት ነው። እና ምን አመል ሸይጣን እነዚህ ሁሉ ከሰይጣን ተግባራት ናቸውና ሙእሚኖች ጋራ ሊስማሙ ስለማይችሉ ፈይተኒቡ ይህንን እና የመሳሰሉትን ተግባራቶች ራቋቸው፣ ለአለኩም ቱፍሊሆን ይህን ያደረጋችሁ እንደሆነ በእኔ ዘንዳ ከቅጣት ዲናችሁ ለዘላለም ጀነትና ጸጋ ትበቃላችሁ በማለት አላህ ስብሓነሁ ወተዓላ የመጨረሻውን አዋጅ አወጣ ማለት ነው። ይህ ጊዜ እንተሀይና ያ ረብ አሉ። ኢማናቸው እንግዲህ በሚገባ ሰርጦ ገብቶ ነበረና እኛም እንግዲህ አንተ የምትጠላውን ነገር መስራት አንፈልግም፣ እንደዚህ ቅጹን እስከምትነግረን ነበር የምንጠብቀው፣ ከዛ ጀምረን ትተነዋል በማለት ሁላቸውም በአንድ ድምፅ መስማማታቸውን ገለጹ ይባላል። እና ይህ አያት ሲወርድ እኩሎቹ እየጠጡ እኩሎቹ ደግሞ ቀርተው ፊታቸው አስቀምጠው እኩሎቹ ገና ገንቦውን ማዘንበል እንደጀመሩ ነበረ። ሁሉም በያለበት እንደ ማሽን ቆመ ይባላል። ከዛ በኋላ ሁሉም ከየቤቱ ያለውን መጠጥ እያወጣ በከተማው ሲደፋው በየመንገዱ ልክ ትልቅ ዝናብ ጥሎ ጎርፍ እንደሚያጥለቀልቅ ነበረ የመዲናን ከተማ ያጥለቀለቃት ይባላል። እና ከዛች ሰዓት ጀምሮ እንግዲህ ምንም ሰራዊት ተቆጣጣሪ ምን ሳይሰራጭ በዚች አዋጅ ብቻ ኢማን በመሆኑ ቀጥ ብሎ ቆመ በአንድ ጊዜ ማለት ነው። እና ይህን ደረጃ እንግዲህ ለማድረስ ግን ብዙ እርከኖችን አድርጎ ነው አላህ ስብሃነ ወተዓላ ያመጣው። በዚህ መልክ የሚያሰክር መጠጥና የቁማር ተግባር የመጨረሻው እንግዲህ ውሳኔ ደረሰ ማለት ነው። አሁንም ታዲያ እንግዲህ አላህ ስብሃነ ወተዓላ እነዚህን አስከፊ የሆኑት ነገሮች ሙእሚኖች በራቁና በተጠነቀቁ ቁጥር ነው ፈላህ የሚያገኙት። ከእነዚህ ጋራ የተዛመደ ሰው ግን የፈላህ እድሉ እጅግ አስጊ መሆኑን ያመለክተናል ማለት ነው። إِنَّمَا يُرِيدُ الشَّيْطَانُ أَنْ يُوقِعَ بَيْنَكُمُ الْعَدَاوَةَ وَالْبَغْضَاءَ شيطان بنزي انغبي بمتطنا بقمار وين بمتاثروا تكبارات وتاماكاينت يمياسبونا يميعلمو بنانت متاكل طلاچاننا قرانين لياسفنباچو نو يعني سوچ انغبي بميتطو گيزي يموقاچوان ينغاغرالو كتكثروا بوالا مدبادب بلو مجادل يمتال انا يونجل تكباراتوچن شيطان بزيچ اتاكونو مغبيا يميارگاچونا የሱን መስኮት መዝጋታችሁ ነው ይሄን ስትተዋል። እና ስለታችሁ እንግዲህ የመጣላት የመጋጨትና የመናቆር ሁኔታ በዚህ በኸምር በኩልና በቁማር በኩል ነው የሚመጣባችሁ። ወልፊል ኸምር ወልመይሲሪ እና በሚያተክሩ መጠጦችና በቁማር ነው ብዙ ጊዜ ሰይጣን በመካከላችሁ ፍቅርንና ወንድማማችነትን እያጠፋ ስለታችሁ ተቃራኒና ተበጣባጭ የሚያደርጋችሁ ነው የሚለው። እና እንግዲህ ኸምርም መጀመሪያ ያስታስቃል ያዝናና ይመስላል። ትንሽ ከቆየ ግን የመስከር ሁኔታ ይመጣና ራስን መቆጣጠር ያቅተዋል። ሰውን ይሳደባል፣ ይዘልፋል፣ ይወርፋል። የዛ ጊዜ ደግሞ ሌላኛው ተነስቶ የታባችልና እንግዲህ ድብልልቁ ይወጣል ማለት ነው። መይሲርም እንደዛው ነው። መጀመሪያ ሁሉም በተስፋ ቁማር እኔ ያገኝ ይሆናል በማለት ይገባል። እየተበላ ሲሄድ ግን ይሄ ተበላው ክፍል እንዴት ራቁቴን ታስቀሩኛላችሁ ይያለ ማጉረጥረት ጀምራል። ምን እናርግ ወደ የገባውን ይሉታል። በመጨረሻው ረብሻ ድግዳሌ ውስጥ ይገባሉ ማለት ነው። እና እነዚህ ነገሮች እንግዲህ እስልምና ማለት ሰዎችን የሚያፋቅርና የሚያዛምር ነው። እነመል ሙእሚኑና ኢኽዋን ተባለው እና የእናንተ ወንድማማችነት የሚጎዳና ፍቅርን የሚጎረብር ብሎም ደግሞ ለቅራኔና ለጥላቻ የሚዳርግ ነገር ለእናንተ ማህበራዊ ጠንቅ ነውና ስለዚህ ነው የከለከልኳችሁ በማለት ምክንያቱንም ጭምር ገለጸ ማለት ነው። ወየሱደኩም አን ዚክሪላህ እንደገና ደግሞ በተጨማሪ ጌታችሁን አላህን ከማውሳትም ያግዳችኋል። ይህ ኸምር እንግዲህ በሚሰክር ጊዜ ሰውየው የሰከረ ሰው የአላህ ዚክር ትዝ አይለውም፣ ሌላ የሆነ ያልሆነ ነገር መወሻሸት ነው እንጂ ማለት ነው። እንደገና መይሲርም ውስጥ ያለ ሰው ቁማር የሚጫወት ሰው ታሁን ታሁን ተበላሁኝ አስጨነኩኝ ተጨነኩኝ እያለ ነፍሱ ትራወጣለች እንጂ አላህን መዝከር ቀርቶ ጆሮውን ቢቆልፍ አይሰማም ማለት ነው። እና ሙእሚን ደግሞ ከአላህ ዚክር መወገድ ይሄ ሌላ ኪሳራ ነው ማለት ነው። ወአን ሶላት በተለይም ደግሞ ከሶላት ያዘናጃቸዋል። ያው የሰከረ ሰው ሶላትን ሊያከብር አይችልም፣ ቢሰግድም ደግሞ አይቆጠርለትም ተብሏል ማለት ነው። እንደገና በቁማር ውስጥም ያለ ሰው ጆሮ ላይ አዛን ቢያደርጉበት አይሰማም። ይችን ነገር አንዴ እንዲህ ብዬ አቸንፌ እነሳለሁኝ እያለ ነው የሚያሳልፈው ማለት ነው። ሶላት ደግሞ ካሳለፈ አንድ ሙእሚን የሆነ ሰው አለቀለት ማለት ነው። በእኛና በሌሎቹ መካከል ድንበራችን ሶላት ነው። ሶላት የተወሰው ከካሃዲዎቹ ከአንዱ ይጨመራል ብለዋልና ነቢያችን በሀዲሳቸው በቀጥታ ከሶላት ከተቋረጠ አንድ ሰው አለቀለት ማለት ነው። ባለ አንቱም ሙንተሁን ታዲያ እንዲህ አይነት አደገኛና መርዘኛ የሆኑትን ነገሮች አሁን በሰጠዋችሁ መመሪያና ማብራሪያ መሰረት ትከለከላላችሁን በማለት ጥያቄ አቀረበላቸው። አሁን እንተሃይና ያ ረብ አንተ እንደዚህ የጠላኸውን ነገር ታዲያኛ እንዴት እናቅማማበታለን? ተከልክለናል፣ ከዛሬ ጀምረን አቁመናል በማለት በአንድ ድምፅ ውሳኔያቸውን አሳለፉ ይባላል። እና የዛ ጊዜ እንግዲህ የነበሩት ሙእሚኖች በጣም እምነቱ በሰውነታቸው ሰርጦ የገባና የተዋሃደ በመሆኑ ለዘመናት በጣም የተመረዙበትና አብሮ አደጋቸው ቢሆንም ከአላህ የበለጠ የሚያከብሩትና የሚያፈቅሩት ነገር ባለመኖሩ በዚች ቃል ብቻ በሙሉ ኸምርና ቁማር ጋር ተለያዩ ማለት ነው። ከእነሱም ጋር ብቻ ሳይሆን ከአንሷቡም ከአዝራቡም ጋር ማለት ነው። ወአጢዑ አላህ ወአጢዑ ረሱል እና አሁን እንዳደረጋችሁት ያ ሙእሚን እንደመሆናችሁ ምንጊዜም አላህን መገዛት ረሱልን መታዘዝ ነውና የሚጠበቅባችሁ። ጎበዞች በርቱ፣ ለወደፊትም አላህን ከልባችሁ ተገዙ፣ ለመለክተኛችሁም እንዲሁ በቅን ታዘዙ አላቸው። ወህደሩ ከኔና ከመለክተኛ የፍቃዲ ከማፈንጀት ተጠንቀቁ። ፈኢን ተወለይቱም እኔ የምሰጣችሁን ምክርና መመሪያ ትታችሁ ወደ ኋላ ብታሸገሽጉ ግን ታለሙ እወቁ አነማ አላ ረሱሊና አልበላሁል ሙቢን በመለክተኛችን ላይ ግልጽ የሆነ የመለክት ማድረስ ኃላፊነት እንጂ ሌላ የሌለበት መሆኑን መለክተኛው የተከለከለውን ነገር እንደ ተከለከለ የታዘዘውን እንደ ታዘዘ ከነገራችሁና ካስረዳችሁ በኋላ መቀበሉ አለመቀበሉ የእናንተ ነው። ብትቀበሉ ተጠቃሚዎቹ እናንተ፣ ብትክዱና ብታስተባብሉም ተጎጂና ተጠያቂዎች እናንተ ናችሁ እንጂ ነቢዬ የሚጠየቅ አይደለም መልእክቱን ካደረሰ በኋላ ይላል ማለት ነው። ليس على الذين آمنوا وعملوا الصالحات جناح فيما طعموا إذا ما اتقوا وآمنوا وعملوا الصالحات ثم اتقوا وآمنوا ثم اتقوا وأحسنوا والله يحب المحسنين. ليس على الذين آمنوا وعملوا الصالحات فالنزياء بأمنوا سنة ملكا من بسرس مؤمن وجلعي يلباتهم جناح وانجل فيما طعموا كهم قدم بتمجبوا سنجر إذا ما اتقوا አሁን ሲንጃጀው ከመጣ በኋላ ክልክሉን ከተጠነቀቁና ወአመኑ በዚህም በመጣው አዲስ መመሪያ ካመኑ ወአሚሉ ሷሊሃት ወደፊት በቀጣይ የሚያቸው መልካሙን ሁሉ ከሰሩ ባለፈው የሚጠየቁ አይደሉም ይላል። ቱመ ተቀው ወአመኑ አሁንም ደግሞ አላህን በበለጠ የሚፈሩና የሚያምኑ ከሆኑ ቱመ ተቀው ወአህሰኑ እንደገና አሁንም አላህን በተጨማሪ እጅግ በጣም የሚፈሩና ስራቸውን የሚያሳምሩ ከሆኑ ባለፈው ዙሬ የምጠይቃቸው አይደለሁም ይላል። እና ይሄ ሶስት ጊዜ በመደጋገም ቱመተቀው የሚለው ሐሳቡን ለማጠናከር የተጠቀመበት አገላለጽ ነው ይባላል። ወይም በሌሎቹ አባባል ደግሞ ليس على الذين آمنوا ያለው የመጀመሪያው ያው ከሽርክ ወይም ተኩፍር ወደ እስልምና የመጡ በሆኑ ወገኖች ከሽርክና ተኩፍር ወጥተው ለእስልምና እጅ ሰጡና እስልምና ከገቡም በኋላ ደግሞ እሱ ያዘዛቸውን መልካም ሁሉ የሰሩ ማለት ነው። የሁለተኛው ደግሞ ثم تقوا آمنوا የሚለው ከሽርክ ብቻ ሳይሆን አላህ ሱብሃነሁ ወተዓላ በሐራም ደረጃ የከለከላቸውን ይሄው እንደ ከምር እንደ ቁማር እንደ በክት ያሉትን ነገሮች ክልክል መሆናቸውን አውቀው እንደገና በነዛ በተደነገጉ ድንጋጌዎችም ደግሞ የአላህ ትእዛዝ መሆናቸውን አምነው የተቀበሉ በሆኑት ባለፈው እድሜያቸው እንደገና አይጠየቁም ማለት ነው። ثم التقوى احسنوا የሚለው ደግሞ አሁንም ሐራም ነው ሐላል ነው ተብሎ የሚያጠራጥረው ነገርም ጭምር የተጠነቀቁና በአጠቃላይ አስተማማኝ የሆነውን መልካሙን ሁሉ በመስራት ስራቸውን ያሳመሩ የሆኑ በማለት የእምነትና የመልካም ስራ ደረጃቸውን እርከን በርከን ያሳደጉትን ለመጠቆምና ለማጠቃለል ነው ብለውም የፈሰሩ አሉ። والله يحب المحسنين ለማንኛውም አላህ ስራቸውን አሳማሪዎችና ጌታቸውን በእጅጉ ፈሪዎችን ይወዳቸዋልና በዚህ መልኩ ያመኑና የሰሩ የሆኑትን አላህ በወንጀል አይጠይቃቸውም ይላል። ይሄ መጣበት ምክንያቱ ቀደም ሲል እንግዲህ የኸምርና የመይሲር መከልከል በዚህ ባለፈው አያት በሚደነገግበት ጊዜ አንዳንድ ሙናፊቆች ሙእሚኖችን ለማወናበድ ታዲያ ኸምርንና መይሲርን ጌታ እንደዛ አድርጎ የሚጠላው ከሆነ ካሁን ቀደም የናንተው አባላት የሆኑት በጣም ስመጥር የምትሏቸው እንኳን ሳይቀሩ ኸምር እየጠጡ አይደለም ወይ በጂሃድ እየተሰውት እነሱ እንግዲህ ፈላህ ያላቸው ማለት ነው የሚል ጥርጣሬ አታደሩባቸው ይባላል። የግዚ አላህ መልስ ሰጠ። ይሄ አደገኛ ማወናበጃ ስለሆነ ካሁን ቀደምማ በግዚው አምነው የታዘዛቸውን እየሰሩ የሄዱት በዛ ግዚው ሳይከለከል በፊት በተመገቡትና በጠጡት እንደገና ወደ ሐሊት ዙሪ እንዴት እጠይቃቸዋለሁ ብላችሁ ታስባላችሁ? እና በዚህ ነገር የሚጠየቀው ድንጋጌው ከመጣ በኋላ ነው። ተመከልከሉ በፊትማ ያው እንደማንኛውም ምግብ ተፈቅዶ ነበርና በዛ ወቅት ተመግበው ወይም ጠጥተው የሞቱ ሰዎች ምንም የሚጠየቁ ወይም የሚወነጀሉ አይደሉምና የነዚህን አወናባጆች ቃላት እንዲያስተሙና እንዲያጠጉ በማለት አላህ ሱብሃነሁ ወተዓላ አደናደናቸውና አበረታታቸው ማለት ነው። يا ايها الذين امنوا لا يبلونكم الله بشيء من الصيد تناله ايديكم ورماحكم ليعلم الله من يخافه بالغيب فمن اعتدى بعد ذلك فله عذاب اليم يا ايها الذين امنوا لا تقتلوا الصيد وانتم حرم ومن قتله منكم متعمدا فجزاء مثل ما قتل من النعم يحكم به ذو عدل منكم هديا بالغ الكعبه عَدِيًّا بَالِغَ الْكَعْبَةِ أَوْ كَفَّارَةٌ طَعَامُ مَسَاكِنَ أَوْ عَدْلُ ذَلِكَ صِيَامًا لِيَذُوقَ وَبَالَ أَمْرِهِ عَفَى اللَّهُ عَمَّا سَلَفَ وَمَنْ عَادَ فَيَنْتَكِمُ اللَّهُ مِنْهُ وَاللَّهُ عَزِيزٌ ذُو انْتِقَامٍ يَا أَيُّهَا الَّذِينَ آمَنُوا أَوْنَ مِنَّا أَنْتَ آمَنِي وَنَاكِلُتُ وَجَنَوْجُوِي لَيَبْلُوَنَّكُمُ اللَّهُ بِشَيْءٍ مِنَ الصَّيْدِ تَنَالُهُ أَيْدِيكُمْ وَرِمَاحُكُمْ الله سبحانه وتعالى كَأَوْرِيَ بَهُنُوا إِنْتَ سَاتُوَجِّ እጆቻችሁና ጦሮቻችሁ የሚደርሱባቸው በሆነ አቅራቢያ ቦታ አምጥቶ እንደሚፈትናችሁ ነው ይላል። ለምን ሊዓለም الله من يخاف بالغيب الله በሩቅ እሱን የሚፈሩትን ባሮችን በተግባር ሊለያቸውና ሊያውቃቸው ፈልጎ ነው ይሄን አይነት ፈተና ያመጣው። ከመን የተዳባ ደዳሊ እና ይህ ማስጠንቀቂያ ከተሰጠው በኋላ ከናንተ ኢህራሙን አልፎ አውሬዎችን በማጥቃት ድንበር የሚተላለፍ ከተገኘ ፈለሁ አዛቡን አሊም ለእንዲህ አይነቱ ድንበር ተላላፊ አሳማሚ የሆነ ቅጣት ይኖርበታል ይላል። እንግዲህ ሙእሚኖች ኢማናቸውን አላህ ስብሓነሁ ወተዓላ በተግባር ለመፈተን ሲል የተለያዩ ነገሮችን ያዛቸዋል ወይም ይከለክላቸዋል። በዛ መሰረትም እንግዲህ አረቦቹ በዛ ወቅት በየበረሃ እየሄዱ አዴን እያደኑ ከዱራውሌ ጋራ በጣም ግንኙነት ነበራቸው እና ኢህራም አድርገው ለሐጅም ሆነ ለዑምራ ወደ መካ በሚመጡበት ጊዜ አውሬዎች በሰፈሩበት ቦታ የዱር አራዊቶች እንዲከቧቸው አደረገ። የዱር አውሬዎች እንግዲህ ሰዎችን በሚያውና በሚሰሙ ጊዜ ታካባቢ በርገው ይጠፉ ነበር። ግን አላህ ሱብሃነሁ ወተዓላ ፍርሃታቸውን አስወገደና ልክ እንደ ቤት እንስሳ እንደ በግ እንደ ፍየል ሰዎቹ ባሉበት በካምባቸው እየመጡ ይወሯቸው ነበር ይባላል የዱር አውሬዎች። ይህ ጊዜ ሙህሪሞች ናችሁ እናንተ ሙህሪም ከሆናችሁ የድራውሬ ማደም የለባችሁም ብሎ አዟቸዋል። እና እነዚህ አውሬዎች እንግዲህ ልክ የተነገሩ ይመስል መጥተው በሰሃቦች መካከል በየጓዛቸው እንዲሁም በየአጠገባቸው እየታከኳቸው አልፎ ነበረ። ቢፈልጉ በእጃቸው ለመጨበጥ በሚቻልበት ሁኔታ፣ ቢፈልጉ ደግሞ እንዲህ በጦር በጨበጣ ለመውጋት በሚችሉበት አቅራቢያ ላይ ይተላለፉ ነበረና የዚህ ጊዜ ያ የለመደ ልማድ እንደው ኢህራም ሙህሪም መሆኔን አውቆ የአውሬ እንደተጫወተብኝ እያሉ ይቋምጡ ነበር። አንዳንዶቹ እንደው የነጨታቸው ለመውጋትም ያስቡ ነበር። የግዜ ተጠንቀቁ አላቸው ማለት ነው። ወጥሮንም እነዚህ አውሪዎች በእናንተ አካባቢ ትርዋዩ ነበር። ግን አላህ Subhanahu Wa Ta'ala የነን የለመዳችሁትና በጣም የምትወዱትን ነገር እስቲ ለኔ ብላችሁ ተዋላችሁ ወይስ ብሎ ሊፈትናችሁ ነውና እነዚህ አውሪዎች ያመጣው አካባቢ እንዲያስነኩ ተጠንቀቁ አላቸው ማለት ነው። ናቢል ገይብ ማለት አላህን እንግዲህ በአካል ተገልጦ ባታውትም ድምጹን ባትሰሙትም የከለከለውና የደነገገውን ነገር በማክበርና በመጠንቀቅ ተፈሩታላችሁ ወይስ እንዲሁ ዝም ብላችሁ እንደ ካፊሮቹ እንደ ታርክ ከለከላለሁ ብላችሁ ህጉን ተጥሱ ይሆናል ተብሎ ለመፈተን ታስቦ ነውና ይህንን ፈተና በብቃት ማለፍ መቻል አለባችሁ። ይህን ሳይሆን ቀርቶ ግን ድንበር የሚተላለፍና በኢህራም ላይ ያለ አውሬን የሚያጠቃ ካለ ለእንዲህ አይነቱ ሰውዬ አሳማኝ ቅጣት ተዘጋጅቶለታል ይላል ማለት ነው። ያ አዩሃ ለዲና አመኑ አሁንም እናንተ አማኝ የሆናችሁት ወገኖች ሆይ ላተቅትሉ ሰይደ ወአንቱም ሑሩም አውሬዎችን አትግደሉ እናንተ በሐጅ ወይም በዑምራ ስራ ተጠምዳችሁ እያላችሁ ኢህራም እያለባችሁ የዱር አራዊቶችን መግደል አይፈቀድላችሁም። ወመን ቀተለው ሚንኩም ሙተአሚደን ይህ ማስጠንቀቂያ ከተሰጠ በኋላ ከእናንተ መካከል ይህንን አውሬ ሲታወቀው ሆን ብሎ የገደለ ሰው ከተገኘ ረስቶ ተሳስቶ ሳይሆን ማለት ነው። ፈጀዛኡ ሚትሉ ማ ቀተለ ሚነናአሚ ከገደለው እንስሳ አቻና መሰል የሆነ የቤት እንስሳ መክፈል ይኖርበታል ማለት ነው። እንግዲህ እንዳቅሙ የዱር አውሬው በግ የሚያህል እንደሆነ በግ ይከፍላል ማለት ነው። ወይም ደግሞ የቀንድ ከብት የሚያህልም ከሆነ የቀንድ ከብት ይከፍላል። ግመል የሚያህልም ነገር ከሆነ ግመል ይከፍላል። በዛው በተገዳው አውሬ አቅምና መጠን ልክ ከቤት እንስሳዎች ይከፍላላችሁ ማለት ነው። ያህቁሙ ቢሂ ደዋ አድሊ ሚንኩም እና ይሄ የተገደለው አውሬና የቤቱ እንስሳ እኩል ነው ይህንን ይተካል ብለው የሚፈርዱት ከእናንተ ከሙስሊሞቹ ሁለት ሰዎች ሁለት ታማኝ የሆኑ ሙእሚኖች ይሆናሉ ማለት ነው። ሁለት ሽማግሌዎችን አቅርቦ ይሄ የተገደለው አውሬ ምን ያህል አቅሙ ምን ያህል ይሆናል ተብሎ ይህን ያህል ነው ይህ እንዲህ አይነት እንስሳ ቢሰጥለት ይተካዋል የሚባለውን በሁለት ሽማግሌዎች ተገምግሞ ይወሰናል ማለት ነው። ሀዲየም ባሊገል ካዕባ እና በዛ ፈንታ እንግዲህ ሽማግሌዎቹ ለዛ መተኪያ ይሆነዋል ብለው የወሰኑትን እንስሳ ካዕባ የሚነዳ ሀዲ ታረጋላችሁ ማለት ነው። እዛ ካዕባ አካባቢ ወስዳችሁ ያው በሐረም ታርዱታላችሁ። አው ከፋረቱን ጧሙ መሳኪን ወይም ደግሞ እንስሳው ያልተገኘና ያልተቻለ እንደሆነ ያ የተገደለው አውሬ ዋጋው ይገመትና ይህን ያህል ገንዘብ ያወጣል ተብሎ ተተገመተ በኋላ በዛ በተገመተው ገንዘብ እህል ይገዛል ማለት ነው። እና ያ እህል ለሚስኪኖች ይከፋፈላል። እና እንደ አውሬው እንግዲህ ትንሽነትና ታላቅነት ከፍ ዝቅ ይላል መጠኑ ማለት ነው። አው አድሉ ዛሊከ ሲያመን ወይም ደግሞ ይሄ እህሉ የማይቻልና የማይገኝ ሆነ እንደሆነ ያ የአውሬው ዋጋ ይገመትና እህል ቢገዛበት ምን ያህል ቁና ያወጣል ተብሎ ተተወቀ በኋላ በዛ በእህሉ መጠን እያንዳንዱ ሙት ያንዳንድ ቀን ጾም ይደረግና በጾም ደግሞ ይተካል ማለት ነው እህሉ የጠፋ እንደሆነ። ይህም እንግዲህ በሶስት አማራጭ የተደነገገው መቀጫ ለምንድነው? ሊዙቀ ወባለ አምሪሂ ይሄ አዳኙ ሰውዬ የአላህን ትእዛዝ ጥሶና ተላልፎ በማደኑ የጥፋቱን ዋጋ እንዲቀምስ ታስቦ ነው ማለት ነው። አፈላሁ አማ ሰለፍ እና ካሁን ቀደም ይህ ዝርዝር መመሪያ ከመምጣቱ በፊት የተሳሳተና አውሬ የገደለ ሰው ካለ ላለፈው ይቅር ብሏል። ለወደፊቱ ግን ካሁን ሰዓት ጀምሮ ይህ መመሪያ ተግባራዊ ይሆናል አለ። ወመን አት የማስጠንቀቂያ ከተሰጠ በኋላ አውሬዎችን መግደል ወይም ደግሞ የተደነገገውን መቀጫ ሳይከፍሉ መቅረት የመጣ እንደሆነ ፈየንተቂሙላሁ ሚንሁ እንዲህ አይነቱን ወደ ወንጀል ተመላሽ የሆነውን ሰውዬ አላህ እንደሚበቀለው ነው በቅጣት። ወላሁ አዚዙን ዙ ኢንቲቃም ለእንዲህ አይነቶቹ አመፀኞችና ጥፋተኞች አላህ አሸናፊና የበቀል ባለቤት የሆነ ጌታ መሆኑን አውቀው ይጠንቀቁ ይላል ማለት ነው። وحل لكم صيد البحر وطعامه متاعا لكم وللسيارة وحرم عليكم صيد البر ما دمتم حرما واتقوا الله الذي إليه تحشرون. وحل لكم صيد البحر وطعامه يسيب بالنجري ييبس أوريوش إنه يكلك الكواتشون جي ببعر وسط يميقينيوتن أوريوش دقمو تفضل واللاشتوها بالليلة እና በባህር ውስጥ የሚገኙ እንግዲህ አውሬዎች ያው የአሳ አይነቶች ናቸው። መልካቸው ቢለዋወጥም ማለት ነው የአሳ አይነት የሆኑትን የባህር እንስሳት ማደኑም ሆነ ወጣሙ መመገቡ መመገቡም ተፈቅዶላችኋል መታአለኩም ለእናንተ መገልገያ ይሆን ዘንዳ። እንግዲህ አላህ ሱብሃነሁ ወተዓላ የየብስ አውሬዎችን በሚከለክልበት ጊዜ የባህሮችንም ጨምሮ ተከለከለ የሚላስ የሚቀመጥ ቢጠፋ ነው ማለት ነው። እና አማራጭ ሰጥቻችኋለሁ የየብሱን ተተዋችሁ የባህሮችን ፈቅጀላችኋለሁ ይላል። ለእናንተና ወሊተያራ ለማንኛውም ጉዘኛ ሁሉ በአማራጭነት የሚቀርብ መጠቀሚያ ይሆን ዘንዳ የባህርን እንስሳዎች ሙህሪሞችም ቢሆኑ ፈቅጀላችኋለሁ ይላል። وحرم عليكم صيد البر ما دمتم حرما قدام فيلم እንደ ተጠቀሰው የየብስ ለአውሬዎች ግን በእህራም ላይ ስካላችሁ ድረስ በጥብቅ ተከልክለዋልና አሁንም እነሱን እንዳትዳፈሩ። ወተቁላ የየብሶችን አውሬዎች ከማደንና ከመግደል ወይም ሌላን ሰው እንዳድንላችሁ ከማዘዝና ከማመላከትም ጭምር ፈጠንቀቁ አላህን ፍሩ። አለዚ ኢለይሂ ተሕሸሩን ያ አላህ ከመቃብራችሁ ተነስታችሁ ወደ ፍርድ የምትሰበሰቡና የምትቀርቡለት የሆነ ጌታ ነውና ከወዲሁ እሱ የከለከላችሁን ነገር ልትፈሩና ልትጠነቀቁ ይገባችኋል። ዛሬ ያልፈራው እሱ ፊት ለፍርድ በሚቀርብ ጊዜ ውጤቱ የከፋ ይሆንበታልና ነው የሚለው። እና እንግዲህ አላህ ሱብሃነሁ ወተዓላ ሁሉንም ነገር ከሁኔታው ጋር አገናዝቦና አመዛዝኖ ነው የሚከለክለውም የሚፈቅደውም ማለት ነው። ሙህሪም የሆነ ሰው እንግዲህ የዱር አውሬ እንዳያድንም እንዳይበላም ከልክሎታል ማለት ነው። ለምን? አንድ ሰው እንግዲህ እህራም በሚገባበት ጊዜ የራሱን ነፍስ ያለፈውን ወንጀል ሁሉ አላህ እንዲምረው በትህትና መጸለይና ጌታውን መለመን መገዛት እንጂ በሌላ ፍጡር ላይ በዛ ሰዓት ላይ እርምጃ መውሰድ የጭካኔ ተግባር ማራመድ አይገባውም ማለት ነው። እሱ የጌታን ራይ እየፈለገ እንደገና በሌሎቹ ላይ ጭካኔ መፈጸም ይሄ የማይጣጣም ተግባር ስለሆነ ተከልክሏል ማለት ነው። ግን በየብስ ላይ ያሉትን ሲከለክል በባህር ያለውን ለምን አልከለከለም የሚለው ሲመጣ ወትሮ እንግዲህ ሰዎች ሐጃጆችና ሙዕተሚሮች ባህር አቋርጠው በሚመጡበት ጊዜ በታንኳ ነበረ ወይም በጣም በትንንሽ ሰፊናዎች ነበረ የሚመጡት። እና እንደ ዛሬ ዘመናዊ መርከብ አልነበረም ወይም አይሮፕላን አልነበረም። ስለዚህ እነዛ ታንኳዎች አላቀረች ናቸው በሸራ በላያቸው ላይ ተወጥሮላቸው ሸራውን ንፋስ እየገፋ ነው የሚወስደው ማለት ነው። ሰዎች ተያዙትም ማለት ነው። እና ያ እንግዲህ ንፋስ የሚያንቀሳቅሰው መጓጓዣ እነሱ ከአንድ ሀገር ተነስተው አንድ ሀገር ድረስ ይበቃናል የሚሉት ስንቅ ያዘጋጁና ይጭናሉ። ያ የንፋስ ጉዳይ ይሆንና እነሱ ወደ ፈለጉት አቅጣጫ ቀርቶ ወደማይፈልጉት አቅጣጫ ይወስዳቸዋል ወይም ወደ ገቡበት ይመልሳቸዋል። ወይም ደግሞ ንፋሱ ይጠፋና መሀል ባህር ላይ ቁማ ብዙ ቀናት ታስቆጥራለች። የዛን ጊዜ የያዙት ስንቅ ሁሉ ሙጥጥ ብሎ ያልቅባቸዋል ማለት ነው። እና እዛ ላይ እንግዲህ በባህር እንዲያታድኑ አሳ እንዲያትበሉ ከተባለ ምን ይሆናል? የነዚህ ሰዎች ብ ስንቃቸውም አልቋል። የባህር እንስሳ አይፈቀድም መሞት ብቻ ይሆናል አማራጩ ማለት ነው። ይህንን ስላወቀ አላህ ስብሓነ ወተዓላ በዛ ጊዜ እንግዲህ የነበረው ችግራቸው ሌላ አማራጭ ሊያገኝ ስለማይችል በባህር ያሉትን ፈቅጀላቸዋለሁ የየብሶችን ብቻ እንዲያትነኩ አላቸው ማለት ነው። የብስ ላይ ግን ስንቅ ቢያልቅባቸው ያው ሰው ባለበት አካባቢ ሲደርሱ እንደገና ገንዘብ ካላቸው ሊገዙ አለበለዚያም እርዳታ ሊጠይቁ ስለሚችሉ አማራጭ አለ ማለት ነው። በዚህ መልክ እንግዲህ የባህሩ ተፈቅዶላቸዋል የየብሱን እንዲያትነኩ በማለት ደነገገ። جعل الله الكعبة البيت الحرام قياما للناس والشهر الحرام والهدي والقلائد ذلك لتعلموا أن الله يعلم ما في السماوات وما في الأرض وأن الله بكل شيء عليم اعلموا أن الله شديد العقاب وأن الله غفور رحيم ما على الرسول إلا البلاغ والله يعلم ما تبدون وما تكتمون. جعل الله الكعبة البيت الحرام قياما للناس والشهر الحرام والهدي والقلائد. الله سبحانه وتعالى يتكبرون يا كعبة بيت لسوج مقوام يا عدرقو مسرته ويلان. ማለት እንግዲህ ካዕባን በነብዩላህ ኢብራሂም እንዲሰራ ካደረገበት ጊዜ ጀምሮ በዛ አካባቢ የሚገኙና ወይም ለሐጅና ለዑምራ ከሩቅ የሚመጡ የሆኑ ሰዎች ሁሉ ለዲናቸውም ለዱንያቸውም መቋቋሚያና መጠቃቀሚያ የሆነ የተባረከ ቤት አድርጎ ወስኖታል ነው የሚለው። እና መቋቋሚያ የሚለው እንግዲህ ምንድነው? አንደኛ በዲኑ በኩል ያው የአርካን እስላም አምስተኛው ቁጥር የሚሞላው በሐጅ ስራ ስለሆነ አንድ ሰው እንግዲህ ሐጅን በሚሰራ ጊዜ በዲኑ አንድ ራስን የቻለ እርከን አሟላና ተቋቋመ ማለት ነው። በዱንያ በኩል ደግሞ ያው ንግድ ጋራ የተያያዘ ነው። በአለም ዙሪያ ያሉ የሰው ልጆች ይመጣሉ፣ በሚመጡ ጊዜ ደግሞ ሁላቸውም በያገራቸው የሚገኙ የተለያዩ ሸቀጦችን ይዘው ይመጡና በጣም የደራ ገበያ ያካሂዱ ነበር። ከሐጅ በፊትም ከሐጅም በኋላ ያው ገና ሐጁ ከመድረስ በፊት ብዙ ገበያ ይገበያያሉ። እንደገና ሐጁን ታጠናቀቁም በኋላ ደግሞ የተረፈውን ከዚህ የሚገኘውን ከሌላም ከውጭ የመጣውን የሚፈልጉትን ሸምተው ያዘጋጁትን ሽጠው ለአመት የሚበቃ ቀለብ ያገኙበት ነበር ይባላል። እንደገና ደግሞ ለምጽዋት ለሐጅ የሚመጡት እንስሳቶች በአካባቢ ያሉ ደሃዎች በጣም ትልቅ ድጋፍ ይሰጧቸው ነበር ማለት ነው። እንደገና ስንቆች ደግሞ የተረፉትን ስንቆች ተሸክም ያለ ሄድም ትኩስ ስንቅ እንደገና አዘጋጃለሁ እያለ እዝራዲስ ምስኪኖች እየተወላቸው ይሄር ነበር። ከዛም ሌላ ደግሞ የተቃፋ የእውቀት ደግሞ መለዋወጥ የሚገኝ ነበር ማለት ነው። እና እያንዳንዱ በየትልሉ እንግዲህ የራሱ የሆነ ባህል አለው፣ የራሱ የሆነ ስልጣኔና ልምድ አለው። ሁሉም እንግዲህ ያን ልማዱንና ስልጣኔውን እያመጣ የእውቀት መለዋወጥና መደጋገፍም ይመጣ ነበር። ስለዚህ ካባ እንግዲህ ዓለም አቀፍ መድረክ በመሆኑ ሰዎች ያላቸውን ነገሮች ሁሉ ቁሳዊ መሆነ መንፈሳዊ ሸቀጦቻቸውን ይዘው ከመጡ በኋላ እዚህ በመለዋወጥና በመተባበር ለሁሉም የሚፈልገውን የሚያስገኝ ታላቅ መቋቋሚያ መድረክ አድርጌላቸዋለሁ ይላል። ወሽረ ለሐራመ እንዲሁም ደግሞ የተከበሩትን ወራቶችን በተመሳሳይ መልኩ ለሰዎች መቋቋሚያ አድርጌያለሁ ይላል። ማለትም እንግዲህ ካሁን ቀደም እነ ዒደተ ሹሁር ኢንደላሂ ኢትና ዐሸረ ሸህረን ባለው እንደተጠቀሰው የአመቱ ወራቶች በሸሪዓተል ኢስላም 12 ወራቶች ናቸው። ከ12ቱ ደግሞ አራቶቹ ልዩ ክብር አላቸው ተብሎላቸዋል። እነዛ ነው አሁን ዐሸረል ሐራም ነው። እነዛ 8ቱ ወራቶች እንደ ተራ ወራቶች ስለሚሆኑ ጦርነት፣ ወረራ፣ ዘረፋ የሚካሄድባቸው ናቸው። ጸጥታ ስለሌለ በዛ ሰዓት ሰዎች ከአንድ ክልል ወደ አንድ ክልል እንደልባቸው መንቀሳቀስና መገናኘት ወይም መነጋገድ አይችሉም ነበር። አራት ወራቶች በሚመጡበት ጊዜ ግን በሁሉም ዘንድ የታፈሩና የተከበሩ በመሆናቸው ሰዎች በእነዛ አራት ወራቶች ተገናኝተው ለአመት የሚያስፈልጋቸውንና የሚበቃቸውን ነገር የሚያገኙባቸው መቋቋሚያና መከሰቢያ አደረኩላቸው ነው የሚለው። ወልሃዲየ ሀዲንም እንደዚሁ ለሰዎች መጠቀሚያና መቋቋሚያ አደረኩት። ማለትም ለሐጅና ለዑምራ እዚህ ሐረም አካባቢ የሚመጡ ሰዎች ያው እዛ ሐረም የሚያርዷቸው እንስሳዎች እየነዱ ነው ይዘው የሚመጡት ማለት ነው። እና እነዛን እንስሳዎች እንግዲህ በዛ አካባቢ ለሚገኙ ችግረኞችና መሳኪኖች መጠቀሚያና የኢኮኖሚ ድጋፍ ሰጭ ሆኖላቸዋል ማለት ነው። ወልቀላኢደ ከሀዲዎቹ መካከል ደግሞ ልዩ ምልክት የታሰረባቸው ያው ከሀዲው መካከል ቢጠፋ እንኳ ድንገት ሰው እንዲተባበረው በማሰብ አንገቱ ላይ ገመድ ወይም ልጥ ነገር ያብሱለት ነበር ይባላል። እንስሳው ድንገት እንግዲህ ባለቤቱ የጠፋበት እንደሆነ እንደ ማንኛውም እንስሳ ያገኘው ሰው ዝም ብሎ አይወስደውም እና አይጠቀምበትም። ይሄ የሐረም ንብረት ነው አላህ ይቆጣኛል እና ማንም ሙሽሪክ እንኳ ቢሆን እዚሁ ሐረም ድረስ ነርቶ ያመጣው ነበር ይባላል። እነዚህም እንግዲህ ማንም ዘራፊና ወራሪ እንዳይበላቸው የተከበሩ በመሆናቸው በልዩ ምልክታቸው ሐረም ድረስ እየመጡ እዚህ አካባቢ ለሚገኙት ህብረተሰቦች መጠቀሚያና መቋቋሚያ ያደረኩላቸው ይላል። ዳሊክ ይህንን እንግዲህ አሁን የተነገረውን ሁሉ ነገር የደነገገውና አላህ የወሰነው ለምንድን ነው? ይታለሙ አንላህ ያለሙ ማ ፊ ሰማዋት ወማ ፊ الارض አላህ በሰማያትና በምድር ውስጥ ያሉትን ሁኔታዎች በዝርዝር የሚያቅ መሆኑን እንድትረዱ በማሰብ ነው ይላል። እንግዲህ ያ ዛሬውን ያደረገውና የሃይማኖት መጽሐፎች ስለ ሰው ልጆች የለተለት እንቅስቃሴ፣ ስለ ኢኮኖሚና ስለ ማህበራዊ ጉዳይ ወይም ስለ ፖለቲካዊ ጉዳይ የማያገባቸውና የማያውቁ እንዳይመስላችሁ እኔ ለእናንተ የሚጠቅማችሁና የሚያቋቁሟችሁን ነገር በዚህ መልክ መጠቆሜ ለእናንተ መስተዳደር ማውቅ መሆኔን ላሳያችሁ ነው ይላል አላህ ሱብሃነሁ ወተዓላ። እንግዲህ በንግዱም ዓለም በጦርነቱም በሰላምም በከስብም በሁሉም ዘርፍ እንግዲህ ቁርአን ይናገራል። የምንድን ነው? አላህ ሱብሃነሁ ወተዓላ የሰው ልጆችን እንቅስቃሴ በየአቅጣጫው የሚቆጣጠረውና የሚከታተለው ስለ እነሱም የሚበጀውና የሚጠቅመውን የሚያውቅ መሆኑን እንዲታውቁለት አስቦ ነው። እንዲሁ ጸሎት ብቻ አይደለም የሚያስተምራችሁ ማለት ነው። وان الله بكل شيء عليم ان الله سبحانه وتعالى በሁሉም ነገር ከማንኛውም አዋቂ ነው ባይ የበለጠ አዋቂ መሆኑን ሊያስገነዝባችሁና ሊያስረዳችሁ አስቦ ነው። ይሄንን የንግዱንም የዚያራውንም የሃዲውንም የኡድህያውንም ነገር በማካተት እንደዚህ የሚነግራችሁና የሚያስተምራችሁ ይላል። يعلموا اوقوا ان الله شديد العقاب الله سبحانه وتعالى فقالوا لم يتسنا ህጉን ለሚዳፈሩ ቅጣቱ ከባድ መሆኑን ወአንላህ አላህም ደግሞ ገፉሩ ረሂም እንደገና ተሳስተው ጥፋታቸውን አውቀው የሚመለሱና ይቅርታ የሚጠይቁ ለሆኑት ባሮቹ ምሕረተ ሰፊና በጣም ሩሩ መሆኑን ወቁና በተቻላችሁ አቅም ከስተት ላለመፈጸም ከተሳሳታችሁ ደግሞ ወዳውኑ ተመልሳችሁ ይቅርታ ለመጠየቅ ተዘጋጁ። ይህ ከሆነ አላህ ሩሩና አዛኝ ነውና ይቅርታ እንደሚያደርግላችሁ ነው ማለት ነው። ማለ ረሱል ይልበላ ተመለክተኛ ላይ መልእክትን ማድረስ እንጂ ሌላ የለበትም ባላቸው። እንግዲህ አሁን የተደነገጉትን ነገሮች ሁሉ ከነገርካቸውና ካስረዳቸው በኋላ እነሱ ቢቀበሉና ቢከተሉ መልካም፣ ካልሆነ ግን አንተ መልእክቱን ማድረስ እንጂ ሌላ ኃላፊነት የለብህም። والله يعلم ما تبدون وما تكتمون አላህ ደግሞ እናንተ የሰው ልጆች ይፋ የምትገልጹትን ወይም የምትደብቁትን ነገር እኩል አድርጎ የሚያቅ መሆኑን አውቃችሁ በጋድም ሆነ በምስጢሩ የምታረጉት እንቅስቃሴ በእኔ ዘንዳ የማይደበቅና የማይሰወር መሆኑን ተገንዝባችሁ ራሳችሁ ኃላፊነታችሁን ተወጡ እንጂ ነብዩ መልእክቱን ካደረሰ በኋላ ስለናንተ ተጠያቂ አይደለም ማለት ነው። والله يستوي الخبيث والطيب ولو اعجبك كثرة الخبيث فاتقوا الله يا اولي الالباب لعلكم تفلحون يا ايها الذين امنوا لا تسالوا عن اشياء ان تبد لكم تسؤكم وان تسالوا عنها حين ينزل القران تبد لكم عفى الله عنها والله غفور حليم قد سالها قوم من قبلكم ثم اصبحوا بها كافرين والله يستوي الخبيث والطيب እርኩስ የሆነውና ንጹህ የሆነው ነገር አይስተካከልም በላቸው። ወለው አጀበከ ከትረቱ ልከቢት አንዳንድ ጊዜ የእርኩሱ ወይም የመጥፎው ነገር ብዛት ያስገርምህና ያስደንቅህም፣ ምንም ቢበዛና ቢቆለል ጠይብ ንጹህ የሆነውን ነገር ሊተካ ወይም ሊመስል አይችልም በላቸው። ፈተቁላ ስለዚህ አላህን ፍሩ። ያኡሊል አልባብ እናንተ የትክክለኛ አእምሮ ባለቤት የሆናችሁ ሰዎች ሁሉ አላህን ፍሩና ሁልጊዜ ጠይቡን ስሩ ማለት ነው። ለአለኩም ትፍሊሑን እና አላህን የፈራችሁ እንደሆነ ምናልባት ከመጥፎ ሁሉ ትዲኑና ለመልካሙ ሁሉ ትበቃላችሁና ይላል። ይህ እንግዲህ አባባል ምንድን ነው? አላህ ስብሓነሁ ወተዓላ ንጹህ ነው ብሎ የመረጠው ነገር ሁልጊዜም በአላህ ዘንዳ የተወደደና የተቀደሰ ነው ማለት ነው። አላህ ያረከሰውና ያቋሸሸው ነገር ደግሞ በጣም ብዙና ትኩረትን የሚስብ ቢሆንም እንኳን ምንጊዜም እርኩስ ነውና እሱ በሙእሚኖች በኩል ተቀባይነት ሊኖረው አይገባም ማለት ነው። በመሆኑም ምንም ሰው ባያውቀውና ቢንቀው እንኳ ጠይቡን ነገር እናንተ ምረጡት። እርኩሱ ነገር ደግሞ በሁሉም ቦታ ቢስፋፋና ቢሰራጭ እንኳን እርኩስ መሆኑን አውቃችሁ ራቁትና ተጠንቀቁት። ያው እንደ ቅድሙ እንደ ኸምርና እንደ መይሲር እንደ አዝላም እንደ አንሷብ ያለውን ነገር ማለት ነው። እና ያን ነገር እንግዲህ ሁሉን ነገር ያካትታል። በእምነት ደረጃ በሚወሰድበት ጊዜ ሽርክ እርኩስ ነው ማለት ነው። ኢማን ቅዱስ ነገር ነው ማለት ነው። ወይም ደግሞ ተውሂድ ንጹህ ነገር ነው። ሽርክ አላህ የጠላው እርኩስ ተግባር ነው ማለት ነው። ሙእሚኑ ሰውዬ ደግሞ በትክክለኛ በጌታው ፍቃድ ያመነው ሰውዬ ጠይብ ንጹህ ነው። ከሃዲውና አጋሪው ሰውዬ ደግሞ እርኩስ ነው ማለት ነው። እና ሁለቱ ተግባራቶች ተመሳሳይ አይደሉም። ሁለቱም ደግሞ የተግባር ተቀባዮቹ ወይም አማኞች የተለያዩ ናቸው ማለት ነው። በድንጋጌም ደረጃ ሲመጣ ሐላል ተደርጎ የተፈቀደው ነገር ጠይብ ነው፣ በአላህ የተወደደ ነው ማለት ነው፣ የተባረከ። ሐራም ተብሎ የተከለከለ ነገር ደግሞ ለአንተ ጣፋጭ መስሎ ቢታይም እንኳን ያ እርኩስ ነው፣ በአላህ ዘንዳ የተጠላ። ስለዚህ እንግዲህ አንድ ነገር መጥፎ ወይም መልካም ተብሎ የሚፈረጀው በአላህ ፍቃድ ነው እንጂ አንተ አንድ ነገር ስለወደድከውና ስለለመድከው ንጹህ ነው ጥሩ ነው ልትል አትችልም። ወይም አንተ አንድ ነገር በግል ስለጠላው ብቻ የመጥፎ ነው ጥሉ ነው ማለት አይገባም። ሙእሚን ከሆንክ አላህ የወደደው ሁሉ ነገር ሁልጊዜ በአንተ ዘንዳ የተወደደ መሆን አለበት፣ አላህ የጠላው ደግሞ የተጠላ መሆን አለበት ማለት ነው። ያ አዩሃ አለዚነ አመኑ እናንተ አማኝ የሆናችሁት ወገኖች ሆይ ላ ተስአሉ አን አሽያ አንዳንድ አላስፈላጊ የሆኑ ነገሮችን አትጠይቁ። እንቱ ብደለኩም ተስኡኩም እነዚህ ነገሮች ሳያስፈልግ ጠይቃችሁ መልሱ የተገለጠላችሁ እንደሆነ ያስከፋችሁ ይሆናልና ይላል። ወይም ተሳሉ አና ሂነ ዩነዘሉ ልቁርአን እንግዲህ እንዳትጠይቁ ስላችሁ ብጠይቁ መልስ አይሰጣችሁም ማለት እንዳይመስላችሁ። እነዚህን አላስፈላጊ ጥያቄዎች ቁርአን በሚወርድበት ክፍለ ዘመን ከጠየቃችሁ ያው ነቢዩ በህይወት እያሉ ማለት ነው፣ ቱብደለኩም መልሱን ይገለጥላችኋል። መልሱ ምንጊዜም አይቀርም ማለት ነው። ግን መልሱ ሲመጣ እናንተን የሚያስቀይም እንዳይሆንባችሁ ነው አትጠይቁ ያልኳችሁ ይላል። አፈላሁ አንሃ ካሁን ቀደምም ያለ አግባብ የዚህ አይነት ጥያቄ ጠይቃችሁ ነበርና እሱን ይቅር ብሏችኋል ካሁን በኋላ ግን እንዳትደግሙ والله غفور حليم الله مرته سفينا تاجاش ሆነ ጌታ ነውና ባለፈው ጥፋታችሁ ሳያስተነቅቅ ወዲህ ሊቀጣችሁ አይሻም ይላል እንግዲህ ይሄን ያለበት ምክንያቱ አንዳንድ ሙናፊቆች ነብዩን አለይሂ ሰላቱ ወሰለም እየመጡ የሆኑ ያልሆኑ ጥያቄዎች ያቀርቡላቸው ነበር አንዳንዶቹ ደግሞ የሁዶች ሙናፊቆችን እንደመሳሪያ በመጠቀም እንግዲህ ያላህ ነብይ ከሆነ እንደዚህ ይሄን ጠይቀው ይያሉ ይልኩባቸው ነበር የዛ ጊዜ እንግዲህ ትክክለኛና ቅን የሆኑትን ሷሃቦች ጠቃሚ ነገር በማስተማር ፈንታ እነዚህን ሙናፊቆችና የጥላት መልእክተኞች በማስተናገድ ጊዜ ይወስድባቸው ነበር እና የዛ አይነት እንግዲህ ተንኮላጀል ጥያቄ ማቅረብ የለባችሁም ይህን ስራችሁ መልሱ ይቸግረዋል ነብዩ ወይም ምን የመልስ አልሰጥም ማለት የሳይሆን መልሱ ምናልባት ክፉ ሊሆን ይችላል እናንተን የሚያስቀይም ወይም የሚያሳፍር ሊሆንባችሁ ስለሚችል ነው የከለከልኳችሁ በማለት አላስፈላጊ ጥያቄ እንዳያቀርቡ አስጠነቀቀ ማለት ነው። አንዳንዶቹ እንግዲህ በየዋህነት እንደው ነብይ ከሆነ መቼም ሁሉ ነገር ያቃል በሚል ስሜት ትንንሽ ነገር እንኳን ሲያጋጥማቸው ሄደው ይጠይቋቸው ነበር። ለምሳሌ አንድ ሷሃቢ ግመል ጠፋችበት ይባላል። ግመል ጠፋበት በአካባቢው ዙሮ ተዘዋውሮ ቢፈልጋት አጣ። የጊዜ ሲጠንቀው ጊዜ ሄዶ ሲነብዩ ሊጠይቅ በማለት ግመል ጠፋይ ነበር የት አካባቢ ትገኝ ይሆን ብሎ ጠየቃቸው። የእንግዲህ ከነብይ ጋር የሚገናኝ ነገር አልነበረም ማለት ነው። ግን እሱ ከጭንቀቱ የተነሳ ቢጠይቅም አድራጎቱ ልክ አልነበረም ማለት ነው። እሳቸው ግን መልስ ሰጡ። ያ አላህ አታውቋቸዋልና እንደዚህ ቦታ እንዲህ አይነት ሸለቆ ውስጥ አንገቷ ላይ ያሰርክላት ዘመድ ዛፍ ጠልፎ ጠምዝዞ ገሏት እዛ በቅታልሃለች ብለው ላኩት። እዛች ቦታ ሲሄድ እንደዛው ተቆልምማ በታገኛት ይባላል። ሌላው ደግሞ በጃይልያ ጊዜ እገሌ የአባቱ ልጅ አይደለም እየተባለ የሰፈሩ ሰው ያመው ነበረ። አንዳንድ ሰው እንግዲህ አባትየው በሽተኛ ነው አያስረግዝም የሚባል እምነት ያድራል። ልጅ ተወለደ እንደሆነ እግዚአብሔር ሰዎች አንጥተው ነው እንጂ ከሱ አይደለም የሚባል ነገር ይመጣል ማለት ነው። የዛ አይነት እንግዲህ መሾካሾክ ነበረበት አንድ ሰው። ይሄ እንግዲህ ሁልጊዜ ወድወዱን ይበላው ነበረ። እኔ ሁልጊዜ እንደ አባቱ አይደለም እየተባልኩኝ እንደው ነብዩን ጠይቄ እንግዲህ ይለይልኛል አለና አንድ ቀን ተነስቶ በአደባባይ ነብዩ ሰው ጋር ያያሉ አባት የማን ነው ብሎ ጠየቃቸው ድንገት ይባላል። የዚህ ጊዜ ደግነቱ መልሱ ያው ሰዎች ያላግባብ ነበር የሚያሙት እንጂ ያ አባት የተባለው ሰው ትክክለኛ ነበር። አቡ ከሁዳፋ አሉት ይባላል። ያው ወልዳ ያሳደገ ነው አባት ብለው መሰከሩለት አልሐምዱሊላህ አለ። እሱ እንግዲህ በውሸት ይሄ ሰው አባት የማይሆን እንደሆነ ያው ትክክለኛውን አባቴን አውቄ ወደዛው መሄድ አለብኝ ብሎ ተበሳጭቶ ነው የጠየቀው። ግን ይህ ጥያቄ እሱ ለራሱ መፍትሄ ያገኘው ሲል በቤተሰቡ ላይ ውርደት አምጥቶ ነበር ማለት ነው። ከዛሬ እህሜት ነበር። አሁን ግን በአደባባይ አባትህማ አገሌ የተባለ ነው።